እንዲሁም ከኢማን ፍሬዎች ኢማን ያላቸው ሰዎች አላህ ያዝንላቸዋል፣ ሂዳያም ይቸራቸዋል። አላህ ሱብሓነሁ ወተዓላ ሁሉ ነገር የሚያደርገው በራህመቱ ነው። ሰዎችን ጀነት የሚያስገባው በራህመቱ ነው። አዱንያ ላይ ቀናውን መንገድ የሚያስጨብጠው በራህመቱ ነው። ማንም አስገድዶት አይደለም። የእኛን ሆኖ ጥረት አይቶ በራህመቱ ለኸይር ነው ግን ይወፍቀናል። ወመን ዩእሚን ቢላሂ ያህዲ ቀልበሁ፣ በአላህ ያመነ ሰው አላህ ቀልቡን ያስተካክልለታል፣ ያቃናለታል። ይሄ የሚሆነው በአላህ ረህመት ነው። ረህመቱን እንታደል ዘንድ ከኛ በኩል የበኩላችንን ማድረግ ይኖርብናል። አዳን እየሰማ ተኝቶ አላህ በረህመቱ ስላላስነሳኝ ነው አይባልም። አቅም እያለው ዘካን ከልክሎ አላህ በረህመቱ ለማውጣት ስላልወፈቀኝ ነው አይባልም። ኢማን ያላቸው ሰዎች የአላህ ረህመት የአላህ ሂዳያ ባለቤቶች ናቸው። በሁሉም ነገር ስኬታማ እንድንሆን እንደረጋለን ማለት ነው። ከመጥፎ ነገሮች ሁሉ አላህ ሱብሓነሁ ወተዓላ ይጠብቃል ማለት ነው። ሙሉ ኢማን ካለ ይህ ሁሉ የሚሆነው በረህመቱ በእዝነቱ ጠብቆን። ከኢማን ፍሬዎች ሌላው ውስጥ ላይ ልብ ላይ የሚገኝ ጥፍጥናል፣ እርካታል። ይሄ ለዘቱል ኢማን ወይም ሐላወቱል ኢማን ተብሎ ይጠራል። የኢማን ጣዕም፣ የኢማን ጥፍጥና፣ የኢማን እርካታ የሚሰጠው ለማን ነው? ሙሉ ኢማን ላለው ሰው። ይሄ አንዱ ከኢማን ፍሬ ነው። ገንዘብ ተከፍሎ ብዙ ጉልበት ፈሶ የተለያዩ ነገሮች ተደርጎ ሊገኙ የማይችሉ ልብ ውስጥ የሚገኙ ሐላዋ አሉ፣ ጥፍጥና አሉ፣ እርካታ አለ። ይሄ እርካታ አንድ ኢማን ፍሬ ነው። ባለሀብቶች፣ ባለስልጣኖች ሊያገኙት የማይችሉ ነገር ነው። ለዚህ ነው ከሰለፎች መሃል አንደኛው ምን ይላል? ለው ዓሊመ ልሙሉኩ ወአብናኡ ልሙሉኪ ማ ነሕኑ ፊሂ ለጃለዱና ብስ። ንጉሶች፣ የንጉስ ልጆች፣ ትልልቅ ሰዎች እኛ ያለንብስን የህይወት ሰላም የህይወት ደስታ ቢያውቁት ከእኛ ውስጥ አውጥቶ ለመውሰድ ሰይፍ ሁሉ ይጠቀሙ ነበር፣ በሰይፍ ሁሉ ይታገሉ ነበር ይላል። ሱብሓነላህ። ደስታ አለ፣ እርካታ አለ፣ ራሓ አለ በኢማን እንጂ በምንም ነገር የማይገኝ። ይሄን ሰላም ከፈለገን፣ ይሄን ደስታ ከፈለገን፣ ይሄን ራሓ ከፈለገን ኢማናችን ይጠንክር። ኢማናችን ሙሉ የሆን እንደሆነ ጠንካራ ኢማን ያለን እንደሆን ይሄን በገንዘብ ተገዝቶ ማይገኝን ነገር እናገኛለን። ረሱሉ ሰለላሁ ዐለይሂ ወሰለም ذاك طعم الإيمان من رضي بالله ربا وبالإسلام دينا وبمحمد رسولا رواه الإمام مسلم. የኢማንን ጣዕም ቀምሷል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ዘን ይቀመስ ጣዕም አለው ኢማን ማለት ሐቂቃ ነው። ሰዎች በሆነ ባልሆነው ሲጨቃጨቁ፣ በሆነ ባልሆነው ሲበሳጩ፣ ህይወታቸውን ለማጥፋት ሲሞክሩ፣ ህይወት አላረካ ብላቸው የተለያየ ነገር ሲያደርጉ፣ ገንዘብ አልበቃ ብሏቸው ሐራም ንግድ ይዘው ራሳቸውን ለማክበር በአቋራጭ ሲጥሩ፣ ይሄ ሁሉ ምን ፍለጋ ነው? የልብ እርካታ፣ ደስታ፣ ብልጽግና ፍለጋ። የቀልብ እርካታ ሰላም ሐራም ናት ማን ላይ? ወንጀል የሚሰራ ሰው ላይ። በወንጀል ሰላምን ለማግኘት የሚሞክር ሰው ላይ ሐራም እርም ነው፣ አያገኘው። ይህን ረሱሉ ሰለላሁ ዐለይሂ ወሰለም የኢማንን ጣዕም ይቀምሰዋል ማን? አላህን ስብሓነሁ ወተዓላ ጌታዬ ነው ብሎ ወዶ የተቀበለ። ናም ጌታዬ ነው፣ ጌታ ያዘኝን መታዘዝ አለብኝ፣ የከለከለኝን መከልከል አለብኝ ብሎ ያለ። እስላምን ሃይማኖቴ ብሎ ወዶ የተቀበለ። እስላም አላህ ለሰው ልጆች መርጦ ያወረደው ዲን ነው። በሁሉም ነገር ሙሉ የሆነ እስላምን ነው አላህ ለኔ የመረጠልኝ፣ በሁሉ ነገሬ ሙስሊም መሆን አለብኝ ብሎ ያለ፣ የእስላምን ህግ ወዶ የተቀበለ፣ ላዩ ላይም ያንጸባረቀ፣ ለህጉም ተገዥ የሆነ የኢማንን ጣዕም ቀመሰ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። በመጨረሻም ሶስተኛው ወቢ ሙሐመድን ረሱላ፣ ነቢ ሙሐመድን ከአላህ ዘንድ ተመርጦ የተላኩልኝ የመጨረሻው ሆኖም ሳለ አለቃው ነቢይ ነው ሙሐመድ፣ እሱን መታዘዝ አለብኝ፣ እሱን መከተል አለብኝ። እሱ ነው አርአያ የምዕራባውያን ሳይሆኑ ዱንያ የሸነገለቻቸው ሳይሆኑ የኔ አርአያ ሙሐመድ ነው ብሎ ሙሐመድን ያመነ የእሱን የረሱልን ሰለላሁ ዐለይሂ ወሰለም ሱናም ከማንም አስበልጦ የተከተለ እነዚህ ሶስት ነገሮችን ያደረገ የኢማንን ጣዕም ይቀምሰዋል። ይህን ኢማን ጣዕም አለው ማለት ነው። ሙሉ ኢማን ያለው ሰው ይሄን ፍሬ ያገኘዋል። ሰዎች በተለያየ ነገር ደስታን ለማግኘት የሞከሩ ሁሉ ሳይሳካላቸው፣ እሱ ግን ኢማኑ ሙሉ የሆነ እንደሆነ ይህን ጣዕም ይቀምሰዋል ማለት ነው። ይሄን አላህ ያደረገውን ሁሉ ወዶ መቀበል እሱን መገዛት ለሱ ማጎብደድ የኢማንን ጣም እንድንቀምስ ያደርገናል። ይህ ሐዲስ የያዛቸው ነገሮች አሉ እሱ ላይ የኢማንን ደረጃዎች ይዞታል። አንደኛ ደረጃ በአላህ ማመን ነው። አላህን እንደ ጌታነት ወዶ መቀበል ነው። ይሄ ደግሞ ተውሂድ አልኡሉህያን ተውሂድ አልሩቡብያን ተውሂድ አልአስማ ወሲፋትን ይዘ በሁሉም ነገር አላህ ሱብሃነሁ ወተዓላ ሙሉ ነው። መልካም ስሞች አሉት፣ መልካም ባህሪዎች አሉት። ያንዳንዱ ስሞቹ ትርጉም አላቸው። ያንዳንዱ ባህሪዎቹ ጅብጣም አጂብ ናቸው። ባስተነተናቸው ቁጥር ኢማን ይጨምራሉ። አላህ የምለው ምን ማለት ነው? ረህማን የምለው ምን ማለት ነው? ረሂም የምለው ውስጣቸው ላይ ባስተነተናቸው ቁጥር የያዙት ነገር አለ። በዚህ ሁሉ አላህ የተሟላ ጌታ ነው። በስሙም በድርጊቱም በጌትነቱም በባህሪዎቹ ይሄን ወዶ የተቀበለ ሰው እንዲሁም ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ረሱሌ ናቸው ብሎ ወዶ መቀበል እሳቸው ሄዱ በኑን መንገድ መሄድ ይሄ ማንዱ የኢማን ማዕዘን ነው፣ ሩክን ነው። እንዲሁ አላህም ሆነ ረሱሉ ዲን አልእስላም ያዘዘውን ነገር መውደድ ወዶ ብቻ ማደለም ደግሞ መቀበልና መተግበር እነዚህ ነገሮችን ሰብስበ ያዘ ሰው ሐቂቃ ሲዲቅ ነው። ትልቅ ማዕረግ የደረሰ ሰው ነው። አላህ ከእንዲህ አይነት ሰዎች ያደርገን። ይህን ስናደርግ ነው የኢማንን ጣዕም የምንቀምሰው። በምንሰግደው ሰላት የምንረካው፣ በምናደርገው ዒባዳ የምንረካው፣ ዒባዳዎችን የምንናፍቀው ይሄን ማዕረግ ስንደርስ ነው። አላህን ሙሉ ጌታ መሆኑን ወደን ስንቀበል አለቀነቱን ካወቀን ያዘንን እንታዘዛለንና ረሱሉ ሰለላሁ ዐለይሂ ወሰለም የኛ ነቢዩ ናቸውን ስናቀርን ያዘዙን ስንታዘዝ እስላም አላህ ለኔ የመረጠው ዲን ነው፣ በእስላም ስር መኖር አለብኝ፣ እስላምን መከተል አለብኝ፣ ኬትም የሆነ ነገር ኮፒ አድርጌ አምጥቼ ልለጥፍ አይገባም፣ የእስላምን መመሪያ ጠንቅቄ አውቄ ልተገበርና ልከተል ይገባኛል ያለ የኢማንን ጣዕም ይቀምሳል። በሙስሊምነቱ ይኮራል። ሰዎች በሆነ ባልሆነ ነገር ጊዜያቸውን ገንዘባቸውን ሲጨርሱ እሱ ግን ለአላህ ከአላህ ወደ አላህ ነው የሚጓዘው። አላህ ሱብሓነሁ ወተዓላ የኢማንን ጣዕም ካቀመሳቸው ሰዎች ያድርገን። ሌላው የኢማን ፍሬ አላህ ሱብሓነሁ ወተዓላ ሙሉ ኢማን ካላቸው ሰዎች አደጋን ይከላከላል፣ መጥፎ ነገርን ይከላከልላቸዋል። ይህን አስመልክቶ አላህ ምን ይላል? ኢንና አላህ ዩዳፊዑ አን አልለዚነ አመኑ። አላህ ሱብሓነሁ ወተዓላ እነዚህ ያላመኑ ሰዎች መጥፎና የሚያስከፋቸውን ነገር ይከላከልላቸዋል። ሼክ ሳዕዲ ይህን ሲተነትኑ ምን ይላሉ? وهذا إخبار ووعد وبشارة للمؤمنين أن الله يدافع عنهم كل شر من شرور الكفار وشرور الوسوسة وشرور النفس والسيئات ويخفف عنهم المكاره غاية التخفيف وهذه المدافعة بحسب الإيمان فمستقل ومستكثر. انتهى كلامه رحمه الله تعالى. بزيها انتز الله سبحانه وتعالى لمؤمنوش الله قال يقبانو ينقرات شومنو يابسرات شومنو انه الله كنسو ይከላከላል። በምን ምክንያት? በኢማናቸው ምክንያት ይከላከልላቸዋል። ምንም ኩለ ሸርን አደጋ የተባለ ክፋት የተባለ መጥፎ የተባለ ነገር በሙሉ አላህ ይከላከልላቸዋል። የተለያየ አይነት ክፋቶችና አደጎችን የካፍሮች የጠላቶችን አደጋ ልባችን ላይ የሚፈጠሩ አንዳንድ መጥፎ ጉትጎታዎችና መጥፎ ጥሪዎችን ሸይጣንን አደጋና የሸይጣንን ጉትጎታ የነፍስያን ወስዋስ ወንጀሎችን እንዲሁም ሊደርሱ የሚችሉ ጉዳቶችን አላህ ያቀልላቸዋል፣ ይከላከላቸዋል። ወይም መቶ መቶ እንዳይደርስባቸው ያደርጋል፣ ወይም ከደረሰ በኋላ ቶሎ እንዲወገድ ያደርጋል፣ ወይም ደግሞ በብዛት ሊደርስ የነበረውን ነገር መጠኑን ቁጥሩን አላህ ይቀንሰዋል፣ ወይም ደግሞ ኸፊፍ ያደርገዋል። ይሄ በኢማናችን መጠን ነው የሚለያይ። ኢማኑ ሙሉ የሆነ ሰው እነዚህ አደጎችን አላህ ይከላከልለታል፣ ሙሉ በሙሉ ይጠብቀዋል ከክፋ። ኢማኑ ዝቅተኛ የሆነ ሰው እንደዚሁ በመጠኑ ማለት ነው። እዘን ይሄ በተለይ በተለይ የነፍስ ጉትጎታ የሸይጣንን ጉትጎታ ወደ ወንጀል ሄባ የሚያደርገውን ጥሪ አላህ የሚመልሰው ለማን ነው? ሙሉ ኢማን ላለው ነው ማለት። ይሄ የኢማን ፍሬ ነው። ከመጥፎ ነገር የሚጠብቁ አላህ ኢማን ያለው ሰው ነው። በኢማኑ መጠን ጥበቃውም እንደዛው ይለያያል ማለት ነው። ሌላው የኢማን ፍሬ ሙእሚኖች አንድን መልካም ስራ በሰሩ ቁጥር ቀጣይ ሌላ መልካም ስራ እንዲሰሩ አላህ በሩን ይከፍትላቸዋል። ኢዛ ካን على طاعة دعته أخرى إليها عند الملكام سراء بتسرى قزي يهجي ملكام سراء أهتين أسكتلوا اللين أهتين أسكتلوا اللين تلالج ملكام سراء سيسرى يهي ملكام سراء جزاو من يولا ليلا ملكام سراء هنا لك مدفو سراء جزاو ليلا مدفو سراء عندما هنا مات عن لا يهون وانجلي سراء سو قاتلوا عند وانجل اندي سراء بروش كفت على المال ملكام سراء سراء عندهن اندزيهو يملكام سراء بر يكفت الله المال دم ملكون يمكسكو كإيمان فري عندو ملكام سراء كسروا ليلا ملكام سراء الله يسكتل الله والمالت أهن عند صدقاء بيسك كتلوا ليلا صدقاء انديسك لبو لي الله يصدقاء مسجد فكر لبو لي فترة من قدو كالال اندهون الله يقر اللتال بروني كفت اللتال ست ست إلى وارستو لي سميت فترال لكريو عبادو چندجيه مالسا الله لبون كفت يارق اللتال من قدون قر يارق اللتال ينيم يهان ملكان سرابك اللار يدق موان مالسنو فأما من أعطى واتقى وصدق بالحسنى فسنيسره لليسرى الله ستي ألون قديت هي ستيت واتى الله أن يفر لا إله إلا الله أن يأمن لملكام هلو الناقر واللن ملكام هلو الناقر اللتالن لله سبحانه وتعالى بانتارو مؤمن يعني يالهون مالتنو فالله يستباب له موتو مكسكس يكدا وانجل يتدفر الله أن أنبي على لمدفو نقر الناقر واللن وإن مدفوان منقد الناقر اللتالن خيرا من فلك هنا خيرا ياقر لنا شرا من فلك هنا شرا ياقر لنا إيمانا داقت سمايلا يا لمسال الموتى تدرقو مياي سوكا استقامة بدين الله بعز مسالة كت مالت جه كبا تدرقو كأميك هنا يا كبد بها كلا لا تدرقو أيتوت ميموكر هنا الله ياقر لنا داقتون كل كل ياقر لنا ومن يقترب حسنة لازد له فيها حسنة إلى الله سبحانه ملكا من يسر عندي حسنة يسر ليلا حسنا انجل مر لثالن ان ابذل لثالن عنده بعينتهم ليلا عندي دغم ان ادرغال ان الى الله سبحانه وتعالى هي عندي ايمان فرين ملكام سرا سيسرو مؤمنوج ليلا ملكام سرا عندي سرو الله برون يكفتلاتشوال اذا بزي ملكو كلم لخير سرا يتغرى يهونال معناته خير سرا يقلوال معناته كلم كخير سرا وده خير سرا هيدا هي عندي ايمان فرين مؤمن يد هون سو من نايب الساعات كأنما يسعد إلى السماء سماء على مسلال ودعي ثبالي مسلال خير سرى على مسلال زكاة لموتات تجنكو تتبو راس متاتي زوت يهونش نقر كنت روض في سدال يا الله انهك باقبا بياهتام صلاة لمسكت صبح صلاة عدان سمتو همي سقدو عند ساتنو مسقدو عند ساتنو تنستو لمسكت يشالو ودتاتش ميقود تاتشو نقرال سنت الناس انت وانجلو تشالو سووش ميدا فرواتشو يهان وانجل لمتو ولا تهتش ميقوت تتاكو نكرال خير سرا بزو خير سرا برو تشالو النزي عن الدلو تشنداي تقدمو ولا تهتش ميقوت تتاكو نكرال ودو هالا ميزاكو نكرال يهي من دنو يا إيمان ودكم يا إيمان ما داتنا مؤمنو تشسا عندن وانجل بتوو كتر يازاه وانجل يمتو لذا وستو لي الله زي فترة لستاكو نكرال من ترك شيئا لله عوضه الله خيرا من عندنا قرل الله بلو يتوه الله وستولاي دستان الله يستوال ويمدم يتشال كذا كتوه يتشال النقر الله يفتر اللتال وانجل لا الله بلو مؤمنو شيتوه وستأجه لي دستان فتر بل يزان جزاء الله خير سرع السرع شوال منافقا إيمانو قدولو يهون إيمان يعني إلا من سوى منا يبسات سنت الناس انت ونجلو وشن مسوى يفلق عايش شلم سنت الناس انت خير سرى وشن مسوى يفلق عايش شلم من دون نمسترو إيمان لبو لا يلم وين إيمان دكا مانو إيمان ملوك هو نسا فونجلي ششارلو وده خير سرى يشكاد عدمالو خير سرى ليلة خير سرى انديش أمرو يادر قاشوال إيمانا شو تنكاري عندهو كإيمان ترخاتوش ويمدمو فريوش عندو إيمانه مولو هو نسو هلّم قلبه حيونه هلّم لبه حيّنه مش ما يموتهم كمان بتكاراني مالتنو إيمانه قدلوك هو نسو وين إيمان كالي اللوسو بتكاران اللهم يستوسوت يهو نسو موت سيبان يوم قزاوي يا قزيو كنفرمتو متو اللهم يستوسوت لموت يتواتشون زمدو تشاتشون سيستوسو وين قبر سيايو وين رمضان سو قربلو سيقوا كوفيا جلبيا سيبزان إيه سوك البو موت عالمان ወይም ቀልቡ ታሟል ማለት ነው። ሞት ዳር ዳር ላይ ነው። ኢማኑ ሙሉ የሆነ ሰውሳ ሁሌም ሐይ ነው። ሁሌም ቀልቡ ክፍት ነው ለኸይር ነገር። ሁሌም አላህን ያስተውሳል። ሁሌም ሞትን ያስተውሳል። ሁሌም ጀነትና ጀሀነምን ያስተውሳል። ይህ ማስታወስ ብቻ ሳይሆን ከጀርባው ሌላ ጥቅም አለው። ጀነትን ባስተውሱ ቁጥር ለጀነት የሚያበቁ መልካም ስራዎችን ይሰራሉ። ጀሀነምንም ባስተውሱ ቁጥር ወደ ጀሀነም ሊወስዱ የሚችሉ ስራዎችን ይጠነቀቃሉ። አላህን ባስተውሱ ቁጥር ያልቁታል፣ ያጠሩታል። ይሰብሑነህ ለቀና የተገባው ጌታ ነውና ጌታዬ ሆይ ይገባህን ማላቅ አላላኩህም፣ ይገባህን ማክበር አላከበርኩህም፣ ይገባህን መውደድ አልወደድኩህም ያሉ በየጊዜው ኢማናቸውን ይጀድዳሉ። ይህን ሊያደርጉ በር የሚከፍተው ማን ነው? ቀልባቸው ሐይ ሲሆን ነው። ሁሌም ጀነትን ይናፍቃል። ሁሌም አኼራን ያስታውሳል። በል እዚህ ዓለም ላይ ሲኖር ብቸኝነት ይሰማዋል። ሀገሩን ጀነቱን ይናፍቃል። ውልዳን ሙኸለዱን ሑር ሒሳን የተባሉ ያሉበትን ሀገሩን ይነፍቃል። እኛ እዚህ የመጣ ነው ሸይጣን ማርኮ መጣን እንጂ፣ ሸይጣን አሸንፎ ወደዚህ አመጣን እንጂ፣ ሸይጣን አሳስቶ ወደዚህ አመጣን እንጂ፣ ሀገራችን ጀነት ናት። እውነተኛ ሀገራችን ጀነት ናት። ولكن سبي العدو فهل ترى نعود الى اوطاننا ونسلم እኛ እኮ እዚህ የመጣ ነው ሸይጣን ማርኮን ነው ወደ ሀገራችን በሰላም መንገባ ወደ ሀገራችን በሰላም እንመለስ ይመስልሃል እንዴ በማለት ኢብኑ القيم رحمه الله تعالى ይጠይቃሉ። ናም እዚህ ምድር ላይ ፎቁን ሲገነቡ ሀፍቱን ሲያስፋፉ አርቀው ሲያቅዱ ሀገራቸው ይመስላቸዋል ያላወቁ ብዙዎች። ወላሂ አዱንያ የሙእሚን ሀገር አይደለችም። መልካም ስራ ተሰርቶ የአላህን ፊት ለማየት ዝግጅት ተጠናቆ የምንሻገርባት ድልድይ እንጂ ሌላ አይደለችም። አላህ ስብሓነሁ ወተዓላ ኢማንን ውስጡ ላይ የሞላ ሰው ሁሌ ጭንቁ አኼራ ነው። ነጋ መሸ፣ ክረምትም በጋም፣ ፀሐዩም ብርዱም፣ ሁሉም ነገር አኼራ እንዲያስታውሱ ያደርጋቸዋል። ሰይፈላ አዱንያ ላይ ያሉ ነገሮች የሚያምሩ የሚያስደስቱ ነገሮች በሙሉ የጀነት ኮፒ ናቸው። ፍራፍሬ ባዩ ቁጥር የጀነትን ፍሬ ያስታውሳሉ። ቀዝቃዛ ውሃ በጠጡ ቁጥር፣ ወተት በጠጡ ቁጥር፣ ማር በጠጡ ቁጥር፣ በበሉ ቁጥር ጀነትን ያስታውሳሉ። እሳትን፣ ብርድን፣ ጭንቅን፣ ስቃይን ባዩ ቁጥር ጀሀነምን ያስታውሳሉ። ቀልባቸው ሐይ ነው። ወዲያውኑ ከሚያየው ነገር ጋር አብሮ መኖር ይችላል። እንዲጮሁበት አይፈልግም። የሙእሚን ልብ ሙእሚን ያልሆነሳ ቀደም እንዳልነው የሚያስታውሰው በሆነ አጋጣሚ አስታውሶም ተጮሆበት አይቶ ራሱ ይዘነጋል መልሶ። ሙእሚንሳ ሁሌም አላህን ያስታውሳል። ሲተኛም ላልነሳ ይችላል። ያ ሱብሃንአላህ። ሰላት ሲሰግድም የመጨረሻ ሰላት ልትሆን ትችላለች። ይሄ ኢማን ፍሬ ነው። በምንም መልኩ ሊገኝ የማይችል ሰዎች ዘንድ ሊገኝ ይችላል፣ ጊዜያዊ ሆኖ ከሆነች ምክንያት ጋር። አማ ሙእሚን ሁሌም እንዲህ ነው ማለት ነው። በዚህ መልኩ የሚኖር ሙእሚን ህይወትን የተረዳ ይሄ ነው ማለት ነው። በዚህ መልኩ የሚኖር ሙእሚን በህይወቱ መጠቀም ይችላል። በጊዜው፣ በገንዘቡ፣ በልጅ በእድሜው መጠቀም ይችላል። በዛዛታ በዋዛ አዱንያን አይጨርሳት። እነዚያ ራሳቸውን በድለው አኼራ የሄዱ ሰዎች አዱንያና አዱንያ ላይ ያሉ ነገሮችን ሁሉ ሰጥተው ራሳቸውን ከእሳት ማዳን ቢሞክሩ አላህ አይቀበላቸው። ሙእሚኖችሳ በአጭር ጊዜ በህይወታቸው አላህን ወደው ረሱልን ወደው ያዘዙን ታዘው የከለከሉትን ተከልክለው የኖሩ እንደሆነ አዱንያን በሙሉ ተሰጥቶ ሊገኝ የማይችልን ትልቅ ኒዕማ ጀነትን ያገኛሉ ማለት ነው። ለዚህ ነው አተር ላይ አንድ ሰሃባ እንዴት አደርክ ተብሎ ተጠየቀ። በሙእሚን ልብ በሙእሚን መንፈስ ነው ያደርኩት አለ። እንዴት ነው ሙእሚን ሆኖ ማደር? ያኔ ሙእሚን ሆነ ያደርከው ምን አይነት አስተዳደር አድረህ ነው? ምን ማለት ነው ሲባል አዘፍቱ ነፍሲ አን ዱንያ ፈአስሀርቱ ለይሊ ነፍሴን ከአዱንያ ራቅ አርኳት አራኳት። ምን ማለት ነው ይህ ነፍስን ከአዱንያ ማራቅ ማለት? አስሀርቱ ለይሊ ሌሊቴን በዒባዳ ነው ያሳለፍኩት። ወአዝመህቱ ነሃሪ እለቶችን ቀኖቹን ደግሞ በጾም ነው ማሳልፋቸው። ልክ የአላህን አርሽ ማይ ይመስለኛል። ልክ የጀነት ሰዎችንም እየተዘያየሩ እየተሳሳቁ እየተጫወቱ በደስታ እየፈነጠዙ ከማያቸው ይመስለኛል። የጀሃነም ሰዎችን ደሞ እየጮሁ እየተንጫጩ ያለቀሱ የድርሱልን ጥሪ ያሰሙ ጀሃነም ጥግ ጥግ ላይ ጭንቅላታቸውን ይዘው የሚያለቅሱ መስሎ ይታየኛል። በዚህ መልኩ ነው ያደርኩት ያነጋሁት። ይዘን ሌሊት በኢባዳ ማሳለፍ፣ ቀንን እየጾሙ ማሳለፍ አላህ ሱብሓነሁ ወተዓላ ሁሌም ከዓርሹ በላይ ሆኖ እኛን እንደሚከታተል እንዲሁ አርቆ ሲቀርጹ ሲያስቡ ጀነት ገብቶ የአላህን ፊት በየጁማው ሄዶ ማየት፣ ሙእሚኖች ከሙእሚኖች ጋር መዘያየር፣ መናፈሻ መሄድ፣ ያ ሱብሓነላህ በዱንያ የሚመኙት ብቻ ሳይሆን አኺራ ላይ ታስቦ ተመኝቶ ማይታወቁ የተለያዩ ነገሮችን እንደሚያገኙ ሲያስቡ አዱንያ ላይ ሆነው፣ በአንጻሩ ጀሀነምና የጀሀነም ሰዎችን ሲያስቡ መኖር ይሄ የሙእሚንነት መገለጫ ነው። የሚያዩትን ብቻ አይደለም የሚያስቡት፣ ሙእሚኖች አሻግረው አርቀው ያስባሉ። በአላህ ያመነ ሰው አኼራን ያስታውሳል፣ ልቡም አኼራ ላይ ይንጠለጠላል። አንዲት መልካም ስራ በሰራ ቁጥር በዚች መልካም ስራ የሚያገኘውን ምንዳ እያስታወሰ ሌላ መልካም ስራ ለምን አልደግመም ይላል። አንድ ረካ ሲሰግድ ሁለተኛ ረካ ልድገም ይላል። ሊደክመው ሁሉ ይችላል። ምናልባት ቀጥዬ መሰግዳትን ከቂያማ ቀን ጭንቅ ምትዋጣኝ ብሎ እንደምንም ብሎ ይሰግዳታል፣ ይጾማታል፣ ሰደቃዋንም ይሰጣታል፣ ከወንጀልም ይርቃል ሙእሚን። ምናልባትም የቂያማ ቀን በዚህ ድካሜ ልረካና ልደሰት ይችላለሁ በማለት ይሄም ሁሌ ለኸይር ስራ እንዲጓጓ ያደርገዋል ማለት ነው። ይሄ የኢማን ፍሬ ነው። ልብ ሁሌ ሕያው ይሆናል፣ አኼራን ይናፍቃል፣ አዱንያን ይጠላል፣ የአዱንያ ምንነት ያውቃል። ይህ በኢማን የተሞላ ልብ ያለው ሰው ሊያቀው የሚችል ነገር ነው። አላህ ልባችንን በኢማን ይምላልን።